الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. ما أصاب من مصيبة. بسم الله الرحمن الرحيم. قال درجة الأولى وما تتضمنه. የመጀመሪያዋን ደረጃ ተመልክተን ነበር። እቺ አንድ የመጀመሪያዋ ደረጃ ሁለት ነገር ይዛለች ብለናል። አልዒልምና ወልኪታባ ነው። አላህ ሁኔታዎችን እንደሚያውቅና እንደጻፋቸው በአንድ ላይ ነው አንድ ተብለ ተቆጠሩት። አሁን ቀጥሎ ደግሞ ደረጃ ተስተካኛ ይመጣል። ደረጃ ተስተካኛ ደግሞ አላህ የአላህን መሽአና መፍጠር ሁለቱን በአንድ ላይ ነው ሁለት ደረጃ ነው ያደረጋቸው። ስንከፍለው አራት ደረጃ ነው የሚሆነው። አራት ነው የሚሆነው ኢንሻአላህ። واستدل الشيخ ايضا اهون بدغاني شيخو مرجع ادرغو اقربوال بقوله تعالى ان لوني الله ان قال مرجع ادرغو اقربوال استدلال ادرغوال بذي ما اصاب من مصيبه ما اصاب من مصيبه ادغا ايدرسم مسو نغرا ايتفطرن في الارض بمدير لاي ولا ولا في انفسكم اوصاتكم بنانتو اكل لاي مسو نغرا ايتفطرن الا في كتاب مصحفو لاي يتصاف بيون انجي من قبل ان نبرئها كما تراتنا كما كنيتاكن بذلك ان ذلك يه على الله بالله لا يسير اجد بتام قلال نو يلال ما اصاب من مصيبه في الارض ما اصاب اغن من مصيبه مدفو نجر ايدرسن في الارض مدير لا مدفو نجر ايتفطرن على الله يتصاف بيون انجي من قبل ان نبرئها ما اصاب عاجتمن ما نيجيتنا ما اصاب من مصيبه ምክንያቱም ማ ኢላ ከመጣ ምንጊዜም ነገቲቭ ነው የምትሆነው። ማ ብሎ ፊት ላይ ኢላ ከመጣ ምንጊዜም ነገቲቭ ነው የምትሆነው። ኢላ ካልመጣ ግን ፖዚቲቭ ነገቲቭ እንድትሆን ትችላለህ። እዚህ ቦታ ላይ ነገቲቭ ብቻ ነው የምትሆነው ኢላ መጥቷልና ማለት ኤክሰፕሽናል የሚያወጣው ነገር ስለመጣ። ማአሳደ ሚን ሙሲበቲ መጥፎ አደጋ ነገር አያጋጥምም ፊል አርድ ምድር ላይ አይፈጠርም። ሚን ቀህጢ መጥሪ የዝናብ ድርቅን ይመስል ቀህጥ ድርቅ ማለት ነው። من قحط مطر يزنب ذلك مثل وضعف نبات يأصواتك مدكمن مثل أبقى قلاتك وين بفري أيازاتك مدكمن مثل من قحط مطر يزنب ذلك مثل وضعف نبات يأصواتك دكمتن مثل ونقف ثمار يخرافر مكأنتن مثل النزي مدر لا يمتفتروا أدقاوت مثل النزي أيتفترهم عون ولا في أنفسكم إن أنت موت አይፈጠርም ቢልዓላም በሽታን ይመስል ወልአስካም ህመምን ይመስል ወዲቅ العيش የኑሮ ጥበትን ይመስል ድህነትን ችግርን ይመስል ማለት ነው። አዘን الله ضيق العيش ولا في انفسكم وصاكم አይፈጠርም ቢልዓላም ህመም ወልአስካም በሽታ ሁለቱም ነው ነው ዓላምን ህመም ነው አሊም አሳማኒ አዛበን አሊም ዓላም ህመም አስካም በሽታ اني ሰፊን ኪሎ ኢብራሂም بالآلام همم والأسكام بشتا عيتفتر موسطاته وذيك العيش ينورو طبتا ما يتفتر إلا في كتاب مجمّر يامت آخر يتفت آخر بيهون انشي قلت نور اللي قلت أسوان إلا وهي مكتوبة يتفت آخر بيهون انشي كله كثر في اللوح المحفوظ تبقهون وكليد علي مالتنا وأن اللوح المحفوظ لا يتفت آخر بيهون انشي مدير لاي ما يتكسفن قصف ناطر ضعف نبات ونفس ثمار نجي نجمه مثلا نفس ثمار من دم فين ترافري ما تمت قحط مالك من دم عبد الملك جذب مالك من دم جذب مدرك مالك قحط ما طارق አላም ምንድነው? አልሰማ? አና በሽታ አክሽ ምን قبل ان نبرئها كما فطرتكم بفيت مصحفو ላይ የሰፈረ ቢሆን እንጂ ያለና الله በመድር ላይ የሚፈጠሩ የዝናብ እጥረት የእጽዋት ድክመት እንዲሁም የፍራፍሬ መቀነስ ውስጣቸው የሚፈጠርም በሽታ ህመም እንዲሁም የኑሮ ጥበት ኢላ ፊ ኪታብ የተጻፈ ቢሆን እንጂ ለውሐ አልመህፉዝ ላይ ምን قبل ان نبرئها كما فطرتكم بفيت እዚ ምድር ላይ ከመፈጠሩ በፊት መጀመሪያ ተጽፏል አላህ ወስኖታል። የሆነ መሬት መንቀጥ ቀጥ ቢፈጠር አሁን አዲስ እየተፈጠረ አይደለም ዱሮ በዚህ ጊዜ በዚህ ሰዓት እዚህ ቦታ ላይ መሬት መንቀጥ ቀጥ ይፈጠራል ብሎ አላህ ጽፎታል ወቀልማፍ ላይ ማለት ነው። ከሰቱ ከመከሰቱ በፊት ተጽፏል። من قبل أن نبرأها مالك أي قبل أن نخلوقها كما افتراتهم بفتنا ونجيدها كما سنفتهم بفت تستطيع إن ذلك يهم دقم ومتعافه بين يالي جزيون تبقون لكسط ما تذبوننا متعافه قال الله يسير لا الله جزيك ألالنا أي قلت قلبكم هلهم جزيون يتبقى يكسطان أي أن إثباتها ما صنعته ما صدقه في الكتاب وأنه متعاف لي على كثرتها بذوك مهونو قار كسكتو يسيرون على الله سبحانه لا الله الجد قلالون الجد قلالون لا الله بذوك مهونو قار على من لاي سمسة كسكتو كسكتو لبذيكاين سمسي موتان سمسي ولدان سمسي تاممان مينت مريم من تكت ورنتو سمسين سكسكتو سام الله إن ذلك على الله يسير كلهم بذيون تبكوا يسكتو من قبل أن نبرأ حمانك من قبل أن نخلوق أهام خلق يخلوقون من قبل أن نبرأ أهامات أي نخلوق أهام لكن من قبل كما افترات البفل نخلوق أهام ونجيدها نمثل ونجيدها نمثل ونجيدها جنون كفران مثالك ونجيدها كما افترات البفل كما افترات البفل يتتعافى بهون انجيمة لكم إن ذلك إن هو اللي متعاف تدمو على الله يسير لا الله يجيك اللالون أي أن إثباتها في الكتاب متعافوا لي ما أصدقنا ما صنعتوا متعافوا فلا كثرتها بذوك مهن وقر يسيرون على الله سبحانه وتعالى. والشاهد من الآية الكريمة أهم كترانا تنك من الرجاء من دنو ما أصاب من مصيبة كملو أن فيها دليلا أوسط من الرجال الزكاة أوسط من الرجال من على كتابة الحوادث كستفى كل متعافوا كستفى كل متعافاتوا من الرجال بكنا مالتنا كتابة الحوادث في اللوح المحفوظ لوح المحفوظ لا يتسفال قبل وقوعها كما اتسفال في التسفال القال تسفال هل نجر القال تسفال بك هون تتكسف هو نعند مالتنا من يوم أطال المياد الدين كتكسف هل هو نعند سونيتنا قال القال قوف يعني القوف من يجي هو نعند المدر لك ويتضمن ذلك يهدو سواب خيزال علمه بها ويتضمن ذلك يه القرآن أوس الزملات ويتضمن ذلك علمه بها يتحسن دمه قبل الكتابة كما تعرف ذلك دمه كم وصل له فهي دليل على مرتبة العلم والكتابة فهي يستأنك دليل مرجانا على مرتبة العلم مرتبتين العلم والكتابة وفنا وكثير من قالون بوصلات خيزلة الله يقول هو تعلم ما لسي الله يقول هو تعلم የሚለውን ከዚህ ቁርአን አያ እናገኛለን ማለት ነው። ግልጽ ነው? አልገባሽም? እህ? የትዛሩ? إن ذلك قال እህ? ወቀለ ويتضمن ذلك ማለት ይህ በውስጥ ይዛል ይህ መልእክት ማለት ነው። በቁርአን አያ ውስጥ ያለው ማለት ነው። القرآن آيوس يالو ملك فاقفو يزوال منن اقفو يزوال كتبار علمه بها يجيثا سيني سنكستت ماوكون عان قبل الكتابة كمت آفو بسيك ماوكون افو تعلم يوكو علم مالك محلسنا جريسا ثم بعد ذلك كالجانبها لا أشار الشيخ وشيخ وملاكته رحمه الله تعالى الله يزن الله سنات أقومن إلى أن التطبير والثاني نوعان كلت مهون النجر والثاني كلت مهون كلت أين الثاني دال لنجر تقدير عمي شامل لكل كائن عندنا ሁለት تقدير ማለት ሁለት የጌታ ውሳኔ ወሰነ ሁለት አይነት የጌታ ውሳኔ ወሰን እንዳሉ ተቆመ ምንም አንደኛ تقدير عام ተቀላይ የሆነ ውሳኔ شامل ሁሉን ያካተተ لكل كائن ለማንኛውም ፍጥረታት ሁሉንም ነገር ያካተተና የተቀለለ አንድ ውሳኔ ያለው ሁሉን ነገር ያካተተ አቀፍ የሆነ ማለት ነው عام አጠቃላይ አቀፍ የሆነ شامل كلن يكتته هنا لكل كائن كلن كائن يتقلل عند تقدير الله عند للعادة مو تقدير الله من أين تقدير خاص في النبال ليو هنا بتوسطنو عطلات لا بيسا من يتقن السماء لكم هي تقدير عم شامل لكل كائن لوح المحفوظ لأيان لهم خاص في النمت عدقو إنه لأيان لهم عنده تقلد إنه አንድ ጥንት እናቱ ማህፀን ውስጥ ያለ ይጻፋል አራት ነገራቶች ይጻፋሉ አይደል ያ ተቅዲረ ነሐስ ነው የሚባለው ለሱ ብቻ የተለየ ነው ለወሐል መህፉዝ ደግሞ የሁሉም ዶክመንት ነው ሁላችን የፍጥረታት ሁሉ የሰው ልጅ ብቻ አይደለም የመላእክቱ የሰው ልጅ የእጽዋቱ የእንስሳቱ የምድሩ የአራዊቱ የምኑ የሁሉም ነገር لكل كائن ተጠላ የሆነ ተቅዲር ነው ያንኛው ዋናው ማለት ነው አሚን ሻሚል አም አጠቃላይ ሻሚል ሁሉን ያካተተ አጥቀት የሆነ لكل كائن ለማንኛውም ፍጥረታት አንዱ ተቅዲር ይሄ ነው ወሆለዲ ተቀደመ الكلام ይሄ ነው እንግዲህ ንግግሩን ያሳለፈ ነው አለህ ቢአድለቲ በመረጃ ሁን ያሳለፈ ነው ይሄ ነው ይህ ተቅዲረን አንን የሚባለው ነው وهو المكتوب في اللوح المحفوظ اسم لوح المحفوظ لا يتصافه هنا اهم بمرجع يسالفنا معناته وهو الذي اسمه تقدم الكلام عليه اهم بنجبر يسالفنا بادلتي كان مرجع وهو المكتوب لا يتصافه هنا تقديرنا عن من يطالب في اللوح المحفوظ لوح المحفوظ لا يتصافه هنا وتقدير خاص ليه هنا دغمه الثاني الله تقدير العام لوح المحفوظ لا يتصافه شلون وتقدير خاص ليه هنا دغمه الثاني الله እስቲ ደግሞ ምንድነው ወሆ ተፍሲሉ ለልቀደር العام ወሆ ተፍሲሉ ዝርዝር ሆኖ የሚቀርብ ነው ለልቀደር العام አጠቃላይ ለሆነው ለዋናው ውሳኔ እንደገና በخاص ዝርዝር ሆኖ ይቀርብልናል እዚህ ያለፈው ነው እዚህ የሚመጣው መላእክቱ አራት ነገራቶችን ይጽፋል አይደል የት ያለው ነው የሚጽፈው ከዛ ጋር የሚጋጭ ነገር አይደለም የሚጽፈው ሰውየ 20 ነጥብ ይቆያል ከተባለ ወይ ሮብ አራት ሰዓት ላይ ይሞታል ከተባለ እዛም ሮብ አራት ሰዓት ላይ ይሞታል የሚል ነው ያለው ግን እዚህ ለሰውየው በራሱ ላይ ተጻፈ ማለት ነው ይሄ የራሱ ለሰውየው ለይቶ ያንኛው አመነ የሁሉም ጾስ ነው ያለው ተቅዲረን አመነ አሳለፈ ወተቅዲሩን ፋስ ልዩ የሆነ ውሳኔ ደግሞ ወሆ ተፍሲሉ ዝርዝር ነው ለልቀደር العام ለዋናው አጠቃላይ ለሆነ ቀደር ማለት ነው ወሆ ሰላተቱ አንዋ ሶስት አይነት ናቸው ተቅዲረን ፋስ የሚባሉት ሶስት አይነት ናቸው ገፋስዋል ተቅዲረን አመነ ፋስ አሙ የት ያለው ነው ለውሐ ለመፍዘ ካስቱ ዝርዝር ሊሆን ይችላል ተፍሲል ይሆናል ለማን ነው ለውሐ ለመፍዘ ላይ ያለው ዝርዝር ይሆናል ያብራራልና እዚህ ያለው ማለት ነው ወሰላተቱ አንዋ ሶስት አይነት ናቸው ተቅዲሩን ዑሙሪ እድሜያዊ እድሜ ልክ ሆነ ወይንም እድሜያዊ የሆነ ውሳኔ ወተቅዲሩን ሐውሊ በአመት በአመት የሚወሰን ውሳኔ ወተቅዲሩን የውሚ በዕለት በዕለት የሚወሰን ውሳኔ እነዚህ ያሉ ማለት ሶስት አይነት ናቸው ካፍቶች ናቸው እነዚህ አሙ ተጽፎ አልቋል ዋናው እዛ ጀፈቲ አለ ሩፊዓት አልአክላሙ ወጀፈቲ ስሑፍ አውጡ ወይስ ስሑፍ ያን ይሄ ተቅዲሩን ዑሙሪ እድሜ ልክ የሚደረግ እድሜ ሙሉ የሚደረግ ውሳኔ ወተቅዲሩን ሐውሊ በአመት ልክ እንደ በጀት ማለት ነው በአመት ይመደባል የሆነ ነገር ያንን ማለት ወተቅዲሩን የውሚ እዛ ያለው ነው ዝርዝሩ የመጣው ሌላ ነገር አለ አዲስ አይደለም የሚፈረደው ወተቅዲሩን የውሚ እለታዊ በየቀኑ የሚደረግ هذا معنى قول الشيخ شيخ يالوتي هننا من قال الشيخ وهذا التقدير قال يهوستاني التابعي تكتاي يهونو لوستاني لعلمه سبحانه يجيتاتن اوقات مسرت يادرجو وستاني يكون يهونا في مواضع بذو بوتاوت لاي جمله بتقل يتقمطال عندان بوتاوت لاي بتقل تقمطال وتفصيلا عندان بوتا دهو بذرذر تقمطال قال ጁምላ ያለውን ለማን እንመልሰዋለን ለውሐ ለመህፉዝ ላይ ለተጻፈው ተፍሲል እንለውን ደግሞ ካስ ለምንለው እንሰጣዋለን ካስ ማለት ደግሞ ሶስት አይነት ነው ተቅዲረን ዑሙሪ ተቅዲረን ሐውሊ ተቅዲረን የውሚ ተቅዲረን ዑሙሪ ማለት ምን ማለት ነው እ የእድሜ ልክ ማለት ነው የእድሜ ልክ ተቅዲረን ሐውሊ አመት ለአመት የሚደረግ ወተቅዲረን የውሚ በቀን በቀን አይ ተቅዲረን አመን في مواضع التقدير وهذا التقدير يهو الثاني التابع لعلمه يجيتاتنا نقوك التكتل ومسرف هذا الجو يموثن الثاني حانا يكون في مواضع سلاجب وتوسلي جملة بعد قصتك أمتها حي تقدير نعمل لتلاقي بهنا سرجتك أمتنا وهو المكتوب في اللوح المحفوظ اسم لوح المحفوظ اللي يتسعفونه يعمو يعتقل لله يعتقل جميع المخلوقات فترتاتهم هم يعتقل يهسوه يهلهم مزجرنوا مالكين አንድ ላይ ያለ የሁሉም ወጥ መስገብ ነው ለምሳሌ እኛም ጋር ተራሱ አሁን በዱንያ ደረጃ ብናየው የሁሉም የትምህርት ቤቱ ዶክመንት አንድ ቦታ ላይ ሊኖር ይችላል ሁሉም ተማሪ ትምዝርዝር እንደገ ኤርጌሽን ለብቻ የኢንቫይሮ ለብቻ የምን ለብቻ አለ እዛው ውስጥ ደግሞ ያንተ የራስህ የብቻ ካርድ አለ ሪፖርት ይሁን ምንም ይሁን የየራስህ የራስህ ውስጥ እንገባ ማለት ይሄ ተፍሲል ነው የሚባለው ወይም ደግሞ ተቅዲረን ኻስ ወይንም መክቱበተን ኻሳ ያንኑ አመነ ዋናው ማለት ነው። ለውሐል መክቱብ ላይ ያለው የዑሙ ጀሚዕ አልመኽሉቃት ፍጥረታትን ሁሉ ባንድ ላይ ያያት ነው። ወተፍሲለን ተፍሲልም አለ አይተቅዲረን ኻስን ልጅ የሆነ ውሳኔ ሙፈሰለን ተዘርዝሮ የተቀመጠ ላይ ያንዳንዱ አካል ለተቅዲር አል ተቅዲር አልአምን እንደገና ይዘረዝረዋል ያብራራዋል። ወሆ እሱም አንደኛ አተቅዲሩ ልዑሙር እድሜያዊ የሆነ ውሳኔ ነው። ከማ ፊ ሐዲስ ኢብኑ መስዑድ ፊ ሸአኒ ለምሳሌ አብደላህ ኢብኑ መስዑድ ሐዲስ መስል ፊ ሸአኒ ማ ይክተቡ አለል ጀኒ ጀኒኑ ላይ ጽንስ ላይ የሚጻፈው ማለት ነው። ጀኒኑ ላይ የሚጻፈው አለ ጽንስ ላይ እና አሐደኩም ይጅመዑ ኸልቁሁ ፊ በጥኒ ኡሚህ ይላል አይደል? ያ ሐዲስ ማለት ነው። አብደላህ ኢብኑ መስዑድ ዘገቡታለ ፊ ሸአኒ ማ ይክተቡ ስለሚጻፈው አለል ጀኒን ጽንስ ላይ ፊ በጥኒ ኡሚህ እናቱ ማህፀን ውስጥ እያለ ምን አርበዒቱ ከሊማት አራት አረፍተ ነገሮችን መላኢካው እንዲጽፍ ይታዘዛል። ይሄ ተቅዲረ ልዑሙር ነው የሚባለው። የልጁ እድሜ ልክ ውሳኔ ነው። እድሜ ልኩ ከዚህ እድሜ እስከዚህ እድሜ እዚህ ክልል ውስጥ ይኖራል የተባለ የዚህ እድሜ ይመደብለታል ማለት ነው። ማንኛው 20 አመት ወይንም 50 አመት ይቆያል። በ50 አመት ሂደት ውስጥ ይሄን ይሰራል፣ ይሄን ያጠፋል፣ ይሄን ያስተካክላል። እርዝቁ እንደዚህ ነው። ይሄ ዑምር ይያደ እድሜ ለብቻኔ ማለት ነው። ይበጥኒ ኡሚ ሚን አርባዕ ልከሊማት አራት አረፍተ ነገሮች እንድጻፍ ይታዘዛል። ለምሳሌ ሪዝቃ ሪዝቁ እንድጻፍ፣ ወአጀለ አጀሉ እንድጻፍ፣ ወአመለ ስራው፣ ወሽቃወቱ መጥፎ መሆኑ አው ሰዓደቱ ወይ ጥሩ ሰው መሆኑ ሪዝቁ ይጻፋል። ወአጀሉ አጀሉ ይጻፋል። ወአመሉ ስራው ይጻፋል። ወሽቃወቱ ወይ መጥፎ ኢአማንያን አው ሰዓደቱ ወይም ደግሞ ጥሩ ማለት ኢማንተኛ መሆኑ ሁለታም ማለት እነዚህ ይጻፋሉ። ይሄ ተቅዲረን ዑሙሪይ ማለት ይባላል። ለአንድ ሰው ከመነሻው እስከ መድረሻው ድረስ ያለው ማለት ነው። ተቅዲረን ዑሙሪይ ይባላል። ተቅዲረን ዑሙሪይ ይባላል። ግልጽ ነው አይደል? አይከብድም። ሁለተኛው ተቅዲሩን ሐውልይ ነው። በአመት በአመት የሚወሰን ውሳኔ አለ። ወሆ ይህ በአመት በአመት የሚወሰን ውሳኔ ማይቀደሩ የሚወሰን ነው። ሌሊተል ቀድር በሌሊተል ቀድር ሌሊት የሚወሰን ነው። ሚወቃኢዕል ዓም የአመቱ ክስተት ይጻፋል። የአመቱ ክስተት ይወሰናል ማለት ነው። የአመቱ ክስተት ለውሐል መህፉዝ ላይ ግን ድሮ አልፏል። የአመቱ ክስተት በሌሊተል ቀድር እዚህ ከዚህኛው ረመዳን እዛኛው ረመዳን ድረስ በዚህ በቀጣዩ አመት እነከሌ እነከሌ ይሞታሉ የሚል ይመጣል። ግን ድሮ ተጽፏል። አሁን ደብዳቤው ነው የሚመጣው ወደ መላእክቶች እና ወደ እንትን ማለት ነው። በአመት በአመት ማለት ነው። ሁሉ ረመዳን በመጣ ቁጥር በየሌሊተል ቀድሩ ይሄ ውሳኔ አለ። ውሳኔ ሰዎች የሚሉት አንዳንድ አለ አዋንዬ የሚሉት አለ በሻዕባን 15 ላይ 15 ሌሊቱን ሲያከብሩት ያድራሉ። ለምን የአመት በጀት አሁን ላይ ነው የሚመደበው ይላሉ። የዛን ሌሊት ጠግቦ ያደረ አመቱን ሁሉ ይጠግባል ይላሉ። ያለ የሌለ ነው የሚመደበው። ያለ ለዚ አዋንዬ የሚሉት ሻዕባን 15 ላይ ማለት ነው። ነገሩ እሱ ትክክል አይደለም። የሚወሰነው እንዲወሰንም ይወሰናል የተባለው የሚወሰነው በሌለ ከልቀት እንጂ አዋንዬ ወይም ደግሞ ሻዕባን 15 ላይ አይደለም። በጣም ቢድዓቱ ሙንከራ ቀቢሓ አስቀያሚ እጅግ አስቀያፊ ዘግናኝ የሆነ ቢድዓ ነው የሚሰራ በዛች ሌሊት لعله في بعض البلدان كفي الحجروش يتسرع لكن لا اعرف عند بعض وهو ما يقدر في ليله القدر ليله القدر لا بليله القدر ليله يموسن الثاني من وقائع العام حتى تعالى يهون يا عامته كسر كما في قوله تعالى الله ان قالوا فيها بزيت بليله القدر يفرق كل امر حكيم من يوم مدر لا يمكسر كسر الا يل يوسن ይወሰናል ማለት ነው። ኩሉ አምሪን ሐኪም ማንኛውም ተፈጻሚና ምድር ላይ የሚከናወን ነገር በዚህ ሌሊት ይለያል ይወሰናል ማለት ነው። ይፍራቅ ይሄ በአመት በአመት የሚመጣው ውሳኔ ነው። ኦ ተቅዲረን ዑሙሪ ተቅዲረን ሐውሊ ሁለቱን ቀረናል። ሶስተኛው ተቅዲሩን የውምይ ነው። የየዕለት ተግባር የየዕለት ውሳኔ በየቀኑ ወሆ ማይቀደሩ የሚወሰን ምን ሐዋዲስ ሊው በየቀኑ የሚከሰት ክስተት ምን ሐያ ለምሳሌ ህይወትን ይመስል መወለድ ወመው መሞትን ይመስል ወዕዝ ልቅና ማግኘት አንዱ ይነግሳል ወዱል መዋረድን ይመስል አንዱ ይወርዳል ኢላ ገይሪ ዛሊክ ሌላም ሌላ ሌላም ሌላ እነዚህ በየቀኑ እናያቸዋለን። ወላኪን ይሄ የምናየው ነገር አዲስ እየተፈጠረ አይደለም። ለውሐል መህፉዝ ላይ አልፏል። ዛሬ ላይ ይከሰታል። ይሄን ምን ይሉታል? ቀባና ቀደር። ቀደር ድሮ ያለፈው ነው፣ ቀባ አሁን ሲከሰት ነው ማለት ነው። ቀባና ቀደር ማለት የኛ መቅራት አሁን ምን ቀራው ቀራት ድሮ ለሐል መፍቁ ላይ ተጽፏል። አዛምን ስለ እንደዚህ እንደተሰጠው ይቀራሉ የሚለው ድሮ ተጽፏል። አሁን ሲከሰት ሀዳ ተቅዲሩን የውምዬ ነው የሚባለው። አሁን ሲከሰት ሀዳ ቀባ وذلك القدر الذي تكبيرا يوم وهو ما يقدر من حوادث كثتوت اليوم ዛሬ ላይ የሚከሰቱ ክስተቶች من حياتين ህይወትን ይመስል የሚፈጠር የሚወለዳለ وموتين ሞትን ይመስል وعزل لقلና ሊመስል وظل ውርደትን ይመስል الى غير ذلك ሌላም አሁን እየተከሰቱ ይያሉ ምን ያቸው ማለት ነው كما تقول تعالى كل يوم በየቀኑ هو الله في شأن ሆነ ጉዳይ ላይ ነው ያለው ስራ ላይ ነው ማለት ነው አላህ كل يوم በየቀኑ هو الله في شأن ስራ ላይ ነው ሆነ ስራ ላይ ነው አላህ አንድ ጊዜ አጠናቆ በቃ ተፈታል ምናምን ነገር አይደለም كل يوم هو في شأن ይሄ ድሮም ያለፈ ነው አሁን ክስተት ሲከሰት ምን ያየው ነገር ነው كل يوم هو في شأن ይችላል አጠይቋቸው ነበር ይባላል አቡ ሐኒፋን የሆነ ባለ ስልጣን ጃኢር እጅግ በጣም ጠማማ መጥቶ ነገሩኝ አላቸው በጣም ህፃን ናቸው አሉት ተሰበሰቡ ሰዎች መካከል ህፃን ናቸው እሳቸው ልጅ ደግ ናቸው በጣም እና ሁሉም ዝምትን እኔ መልሰልሃለሁ አሉ ተመልሳለህ አዎ እሺ መልሰልኝ አላህሁም ምን እየሰራ ነው ብሏቸው ምን እየሰራ ነው አላህ እኔ መልሰልሃለሁ አሉ አይሁን መመልሰልህ አንተ ከዙፋን ወረድና ጂና እዛሁኝ ነው መልሰልሃለሁ እሺ አለ ወረደላቸው መጡና ዙፋኑ ላይ እንዳንተ ያለውን ጠማማ አዛወርዶ ምንድነው ሲያመጣሉ ለወረደለት ይባላል አላህ ይሁን ደግ እየፈራ ነው አለ አንተ ነው እርኩ ሌላ ነው ይፈታ ሁሉ የውሚን ሆፊ ሰአን ማለት እዝና ዘልም ይገባል ተቅዲሩን خاص እነዚህ ሶስት خاصዎች ናቸው هو تقديرن خاص يراس يدل مسكب تقديرن خاص يراساتين يدل دوكمنتاتين تقديرن خاص من سورة الرحمن وعن ابن عباس رضي الله تعالى عنهما ابن عباس من يلالو ان الله خلق فترالو الله فتره لوحا سلدون فتره الله محفوظا ابكي هنا ما نم يمينكون مالك ملائكام هنا يتوم للجنم ما نم ما يدرس النجي لوحا محفوظا الله لوحا لوحا فترالو محفوظا ابكي هنا ما نم يمينكون مالك من درة بيضاء نجك هنا دايما دفتره دفتاه ورقصته من ياقوتة حمراء كأي دايما ياقوتة دايما دنو درام دايما دنو ضمر دمي لتال ضمر دمي لتال زبرجة دمي لتال ሁሉ ሰማለው ዳይመንድ በጣም የተለያየ ከለር ያላቸው ዳይመንዶች አሉ። ከዛ ነው ተፈጠረው። አርሽ ከምን ተፈጥሯል? አላህ አለ። ይሄ ከምን ከፈጥሯል? አላህ አለ። ለውሐ አልመህፉዝ ከምን እንደተፈጠረ ተነግሮናል። ችግር የለም። የምናቀው ነገር በሐዲስ የመጣው ነገር ከምን ተፈጠረ ከተባለ ከዚህ ብዕሩ ከምን ተፈጠረ? ብዕሩ ማያጃው ምንድነው? እንደዛ አይነት ስታን ንገባ። የተነገረንም ብቻ ነው። ለምሳሌ ለውሐ አልመህፉዝ ከምን ተፈጥሯል ከተባለ የተፈጠረለትን ነገር ተነገረን። ከምንድነው? ምን ድረትን ባይባ ላለሁኝ እንደምናቀው ላይሆን ይችላል ያንኛው ያ ዋናው ዳይመንድ ነው ይሄ ላይ መሳሰል ይችላል እንዲገባል የጀነት ወተትና ይሄኛው ወተት አይገናኝ ወተት በሚለው ግን ይገናኛሉ ጀነት ውስጥ ያለ መጠጥና እዚህ ያለ መጠጥ ይለያያል ዋናው ግን ይዘቱ ተነግሮናል ስሙ ምን ድረቲን ባይባ ኢንላህ አላህ خلق فترة لوحا فلدان فترة محفوظا ጥብቅ ይሆነ መላእክት ማንንም አይነካው ማይደርስበት ምን ድረቲን ባይባ ንጭ ከሆነ ዳይመንድ ፈጠረው ደፈታሁ ገጾቹ ይላል ገጾቹ ሚያቁተቲን ሐምራ ከቀይ ዳይመንድ ናቸው ቀለሙ ብዕሩ ኑሩን የኑር ነው ወኪታበቱሁ ጽሑፉ ራሱ ፊደሎች የተቀመጡት ኑሩን ኑር ናቸው ቀለሙ ኑር ነው የሚተፋውም ኑር ነው ኪታባ የሚባለው ጽሑፉ ነው የምናየው ደማቁ ጽሑፍ ኪታባ ይባላል ቀለሙ ራሱ ብዕሩ ነው قلمه بئر نور نور نو وكتابته صحفه يتدردرت صحفه نور نور نو وعرضه اقدمته يدفتر جصو معناته ما بين السماء والارض مريتنا سماين ياكل فذا مولون يتصاحو معناته يسولجم የማንኛውም ነገር የፍጥረታት ሁሉ ጉንዳን ሳይቀር አንድ ትንሽ ምንም ሰራለች ማተላት ጉንዳን እድሜዋ የቦታ እንደምትፈጠር የሷይ ራሱ ምን ትበላለች ትወልዳለች ምን ታደርጋለች እንቁላል ትላል ሁሉ ነገር ተጽፏል። ያንዷ አለም ላይ የተፈጠረ ነገር ሁሉ ወአርዱ አርዱ አግድመቱ ማበይነ ሰማይ ወልአርድ በመድርና በሰማይ መካከለ ያከላል ማበይነ ሰማይ ወልአርድ ነው ከዚህ የሚያከለው ማለት ነው። ينظر فيه الله ملكته كل يوم فيقن 360 نظرة 360 بذي ملكته 360 بذي يوحي الله حيوتي نسال ويميت يوحي الله حيوتي نسال ويميت حيوتي نمي نسال لقلنا ويعز يالك علم ويذل يوارد علم ويفعل ما يشاء يفلقون الناس يفكرون يفكرون الله فكذلك قوله سبحانه من قديس يهنو يهنو የታችን ሁሉ ዮም በየቀኑ ሆ አላህ ሲሸአኒ ስራው ስነይ ተባለው ለዚህ ይገላልን ይወጣልን ያለቃልን ግማሽን ያዋርዳል የፈለገውን ይሰራል አላህ በየዕለቱ ማለት ነው። በየቀኑ ስንግዜ መለከተዋለሁ ለውሐል መህፉዝን እ 360 ጊዜ መለከተዋለሁ ረዋሁል ሐኪም ወሰሐሁ ሊጀረደ ቀደሪ ሐዲሱ ይአከር በጣም ሰሂህ ነው ብሏል። رواه عبد الرزاق وابن المنذر والطبراني والحاكم ان ذي كل ذي بوتال جدنا وقوله فهذا القدر فهذا القدر يه قدر يه قدر الى المشخ فهذا القدر اي الذي سبق بيانه اهون يبررانو ان يتجلصو قدر بنوعه العام والخاص عمون يهون تقلا يهونهم تقدير قدر يهون والخاص ليهونهم قدر يهون ايه اهون ياسلفنو يقرانو قد كان بأرقق نبرا ينكله يقاوموت نبرا ورقيا درقوتال غلاط القدرية أما ما يخونت زنبر يكتر الله في القدرية ورقيا درقوتال لا يكبلوتن عين المبالغون النزا زنبر يكتر الله في نفي القدر قدر ورق بمعدرق درجة لا يزنبر يكتر الله في القدرية ورقيا درقال يتقاومال فينكرون يتقاومال ورقيا درقال يتقاومال علم الله يا الله ان اوقف بالاشياء نجراتكن الله يعقل قبل وجودها كما جنيتها بفيت ان وكتابته لها صفات للملون يقاومالو في اللوح المحفوظ لوح المحفوظ لينا وغيره اللي لامبوتا صفات للملون يقاومالو غلات القدريه كقدريه بقام غلات يهونتنا جنبر يتلالفوت ينكرون يقاومالو عيل مبالغون معناتنا غلات القدريه معنات عيل مبالغون جنبر يتلالفوت ይቃወማሉ። ሲነፍስ ለቀደር ቀደርን በመቃወም ከፍተኛ ደረጃ ላይ እየደረሱ ምን ያደርጋሉ ፈይን ኪሩነ ውድቅ ያደርጋሉ ኢልማላህ የጌታን ዕውቀት ውድቅ ያደርጋሉ ለምን ያለውን ዕውቀት ቢልአሻ ነገራቶችን ያውቃል የሚለውን ነገር ይቃወማሉ አያውቅም ነው የሚሉት ቀብለ ወጁዲሃ ከመገኘቷ በፊት ያውቃታል በለበት ነገር አንድ ቀደር ይያ አያውቅም ሲከሰት ነው የሚያውቀው ነው የሚሉት ቀብለ ወጁዲሃ ጌታችን ማወቁን ይቃወማሉ ሌላስም ይቃወማሉ ወኪታበተሁ ለሃ ጌታችን መጻፉንም ይቃወማሉ ስለው አልመሁን ለውህ አልመሁዝ ላይ ጽፎታል የሚለውንም ይቃወማሉ ወገይሪ ሌላም ይቃወማሉ ወይ ሌላ ቦታ ይጻፉን ማለት ነው መላእክቶች የሚጽፉት እናቱ ማህፀን ውስጥ ያለ የሚጻፈው ይሄንም ማለት ነው ይቃወማሉ አይቀበሉትም ቀደርያዎች የሚባሉት መጁሱ هذه الامه የዚህ امه እሳት አመላኪያን ተብለዋል እና عبد الله بن عمر رسول الله ተዋጓሽ የነበሩ ናቸው كنا الحمد لله በጣም ወጣሉ ስለሆነ ሹባቸው ደካማ ስለሆነ ከእስላም በጣም ያፈነገጠ አካሄድ ስላላቸው እስላም ውስጥ ተሁን ይሉ በቃሉ ወዳውኑ መታፈ ደበደባቸው ዑለማዎች አፉ ይቀራሉ ዙት ያልቀዋል ይልል ማለት ስለማ ታንካ ማለት ባሁን ሰዓት የሚገባ ጧኢፋ ወይን ፍርቃ የተወሰነ ሹባ አዝሎን የሚመጣው ብዙ ነገር ጥሩ ነገር ይዝና መጥፎ ሌላ አደጋ አደጋ ሁለት ነገር ተያዘ ሙሉ በሙሉ አይጠፋለህ ቀደር ይያግን ወጣ ያለ ከስድስቱ አርካኖች ውስጥ አንዱን ይገልጽ ለጣሉ እነዚህ ጥራት መንታትም የለባቸውም ሁሉም ተቃውሟቸው ሁሉም ጮህባቸዋል ሹባቸው እንደዚህ ተነከረ አይደለም ማለት ነው ሲላህ አልመህፉዝ ወገይሪ ተቃውሟል ወይቁሉን እንዲህ ይላሉ ኢንላህ አላህ አመረ ከለከለ ወነሃ አመረ አዘዘ አላህ ወነሃ ከለከለ ወሆ እሱ ላይዓለም ታያውቀነ ነዩጢዑ የሚታዘዘውን ይመያእሲ ከሚወነጀለው ሳይለጅ ነው ፈልአምሩ ጉዳይ ኡኑፉን አድስ ነው ነው ጉዳይ ሁሉ አድስ ነው ኡኑ መጀመሪያ ተዛዙን አዋጁን አላህ ሲያስተማ ማንንም እንደሚለው ማንንም እሺ እንደሚለው አያውቅም። አመረ አላህ አዘዘ ወነሀ ከለከለ ወሆ ላ ያዕለም ሳያውቅ ማይጥዑ እሺ የሚለው ሳይለይ ምን ማይያቂ ከሚወነጅለው ማንንም አያውቅም። ዝም ብሎ አዘዘ ስገዱ አለና ሁሉንም አዘዘ ተውሂድን ያዙ ብሎ ነብይ ምላከው ሁሉንም አዘዘ ግን ማን እንደሚቀበለው ማን እንደማይቀበል አያውቅም ነበር አለ። ልክ እንዲካሉ በኋላ እሺ ያሉትም አሃ እሺ ስል ነበር አንተ እንዲ ያሉን ደግሞ አንተም እንዲተኛ ነበርክ ማለት ነው ብሎ አዲስ ገና አሁን ኢንፎርሜሽን አገኘ። وهو لا يعلم سايوك ما يطيعه اشي يميلون مما يأتي كم يونجلو سايل الجنوال فالأمر هدائي كل تزازات كل أنه عجسنا الشوال أي مستأنف أهن عجسنا لم يستق على التقدامي أيضا لم على اللفن في علم الله باع الله أوكس قد مو يتوقع وتقديره باع الله الثاني مصر عدل كل من قد عجسنا كل شيء أنه كل شيء أنه አይ ሙስተአነፍ ሙስተአነፍ ማለት ምንድን ነው? አዲስ የተከሰተ ነገር ነው። አዲስ የተከሰተ ነው ማለት ምን ማለት ነው? በጌታ ዕውቀትና በጌታ ውሳኔ ድሮ አላፊ አይደለም የቀደሰ የቀደመ ድሮ የታወቀም አይደለም የተጻፈም አይደለም ነው ማለት ነው። ለነስደቅ ፍዕልምላ በአላህ ዕውቀት ተቀዳሚ አይደለም አላህ ድሮ አያውቀው ወተቅዲሪ በአላህ ውሳኔ ስር አይደለም ይላሉ። እንም ሁሉ አልአምር ኡኑፉን ማለታችን ነው። ኡኑፍ ብላችሁ ነው የሚቀበሉ ወሃኡላ እነዚህ ሰዎች እነዚህ ፍርቃዎች ቀደር ሁላቱን ቀደርያዎች ከፈረሁም አልአኢማ ሶስቱ አኢማዎች ከፈሯቸው ኢማሙ ሻፊዒ ኢማሙ ማሊክ ኢማሙ አህመድ ካፊሮች ናቸው ብሏል። አብደላህ ኢብኑ ዑመር ራሱ ሰሐቢው ካፊሮች ናቸው ነው ያለው። እነዚህ መጅሱ هذه الامه የዚች امه እሳት አምላኪያን ብሏቸው ስፍን አርጓቸው አቸውም ደግሞ ከነዚህ በላይ ከተመነ وهؤلاء الذين كفرهم الائمه ائمه كل كافروች ናቸው ብለዋል። እነዚህን ሰዎች ማግባቱም እነሱ ጋር መጋባቱም አይበቃም አይቻልም ካፊሮች ናቸው እነሱ ጋር መስገድም አይበቃም እነሱ ጋር ማንኛውንም እንቅስቃሴ እስላማዊ ወይም ተዛዛው የሆነ እንቅስቃሴ አይቻልም ማህበራዊ ዱንያዊ ካልሆነ በስተቀር ላኪንም ነገር ግን እነዚህ ህብረተሰቦች እንቀረቡ አልቀዋል ይሉ አልቀዋል። ولهذا قال الشيخ شيخ دهال لذيهم سلالقوا ومنكره قدر المقاومه اليوم ازاري لا قليل بتام تقيتوتنا شوال يهن يالوت ما ناتو ابن تيميه بسنتنيو عمت هجرا يهن يالوت بسنتنيو عمت هجرا وسط عشان بسنتنيو عمت بسنتنيو معناته بسنتنيو كفل زمن وسط يالو نو فهجرا قطاطر بسنتنيو كفل زمن وسط يالو نو يهن يتناقض منو 12 نو 13 نو መሰለኝ እንትና ተቀበለ ዛካብ ላይ ነው ይሄን ቀሊል ነው ያሉት ባሁን ታደግ ነው የለም ስራ ወበቂየት الفرقه التي تقر بالعلم وبقيت قرت على الفرقه بودين التي ያቺ ቡድን ቀረች تقر بالعلم ጌታ ያውቃል ያውቃል ለምትለው አቀረች እነሱ ተቀጥተዋል። ወላኪን ነገር ግን አንዳንዶቹ ሁላቶቹ በጣም ተቀጥተዋል ግን ቀደር ላይ የተወሰነ ጥዋን ያላቸው አልቀሩ ከቀደር ይያውስ የተወሰነ አ ጌታማ ያውቃል አለ ጌታ ያውቃል ግን የተቃወሙት ነገር አለ። ወላኪን ነገር ግን ተንፊ ውድቀት አድርጋለች እዚህ የቀረችው አቡድ ወበቀ የተልፍርካ አንዲቱ የቀረች ቡድን አለች አለች ተፈሩ በልዕል ጌታችን ያውቃል የምትል አለች። ወላኪን ነገር ግን ተንፊ ውድቀት አድርጋለች ተቃወማለች ምን دخول افعال العباد يبارو السرا مغباتن القدر القدر üst ገብቷል የሚለውን ግን ተቃወማለች يبارو السرا الله تقدير üst ገብቷል የሚለውን ነገር ግን ተቃወማለች ምን ይከታ ደጋለ ደፋሳ የባሩ ስራ ኸይሩን ጥሩን መስሙ ምናምን ማንኛውም ስራ ማለት ያልገደው ጠይቀ ወተዝዑሙ ተከራከራለች ይችላል انها اسوا مخلوقه لهم انها يتي ስራ افعال العباد مخلوقه لهم استقلالا እነሱ ራሳቸው በነጻነት የፈጠሩት እንጂ ለሚخلقها الله الله አልፈጠረም የባሩትን ስራ ይላል ወለም يريدها الله አልፈለጋትም ይላል። እነሱ ራሳቸው በነጻነት የፈጠሩት እንጂ ገብታችሁ ቅራታችንም ይሄን ምን ቀራውን ቅራት ማለት አመል ነው አይደል የባሩት ስራ ይሄንን ስራ الله አልፈጠረው ባሩት በራሳቸው ፍላጎት ግማሹ ሲተኛ ግማሹ ራሱን አሸንፎ መጥቶ ነው ይሄ ራሱ የግልል ፋቱ ነው ማለት ነው። ላኪን አላህ ተውፊቅ ነው አህል ሱነት ወልጀማዓ ያአላህ ተውፊቅ ነው። ወላኪን ነገር ግን ተንፊ ውድቅ ታደርጋለህ ዱኹል አፍዓል አልዒባድ የባሮች ስራ መግባቱን ፍልቀደር ቀደር ውስጥ መካተቱን ትቃወማለህ። ታአላህ ቀደር ውስጥ ታኔ አይደለም ጥፋትም ይሁን መልካም ነገርም ይሁን ወተዝዑሉ ተሞግታለህ አንሃ ይህች መልካም ይህች ስራ አፍዓል አልዒባድ የባሮች ስራ ማለት ነው አንሃ ማለት አንሃ አፍዓል አልዒባድ ብላችሁ ነው የምትመለሱት። መክሉቀቱን ለሁም እነሱ ዘንድ የተፈጠረች ናት እስትቅላልን በነፃነት ራሳቸው ነፃነት የፈጠሩት ለም የክሉቀህ አላህ አልፈጠረም ወለም ዩሪድሃ አላህ አልፈለጋትም የሚነሱን ስራ ከማ ያእቲ በያኑ ማብራሪያው ወደፊት እንደሚመጣለን ኢንሻአላህ ቀጣይ ክፍል እናያለን።